ረጭ ረጭ ያረጋልና እንደዚህ ያፈሰዋል። ከዛ በኋላ በቃ አይወሰውስም እንደዚህ። ይሄም አንዱ ሁላችን ማወቅ ያለብን ነገር ነው። طيب الاستنجاء نعم والاستجمار ሁለት አይነት ናቸው። استنجاء استجمار ጠይቃቸው አለ ኢንሻአላህ። استنجاء ምንድነው? استجمار ምንድነው? استجمار ማለት በውሃ ማጠብ አይደለም። استجمار ማለት መሰለት ሸናለ ሽኖ አንድ ሰው ትንሽ እስከሚጨርስ ቆይና يعني የብልቱን ራስ እዚ ያደርቀዋል يعني ከሽንቱ ጋር ያደርቃል ወይም ደግሞ ሰገራው የሰገራ መውጫው ያደርቀዋል ሴትም ወንድም ድርቅ አድርጎ ካጸዳው በኋላ በዛ ውዱ አድርጎ ሊሰግድ ይችላል ግዴታ አይደለም ውሃ መታጠብ ልብ በሉ ግዴታ አይደለም በውሃ አድርገህ እስትንጃ ማድረግ በዚህ ልታበቃ ትችላለህ እና ውሃ አድርገህ ማጠቡ ሱና ነው ተጨማሪ ነው ሱና ነው በጣም ጥሩ ነው ላኪን እኔ በመንዲል አድርጌ ያቺ ሰገራም ተወጣባትና ሽንቴም ተወጣባት በመንዲል አድርጌ ጥርግ አድርጌ ካደረኳት በቂ ነው ተግባባ እስከዚህ ድረስ الا في شيء واحد باند ደም ብለናል ቃል ገብተናል መጀመሪያ سنጀምር ፍቅህ ለመማር ከተፈለገ በተለይ በተለይ በውዱእና በغسል በስቲንጃ ምናምን የምናፈር አፍረን እለፈው ካልንማ ጥሩ አይደለም በየቀኑ የሚገጥመን ነገር ስለሆነ እኔ አላፍርም የኔ አቋም ይህ ነው ስለዚህ ምንድነው ምለው አሁን ለምሳሌ የወንድ ብልት አለ አይደለም አሁን የብልቱ ራስ አለ ሽንት ከሸነ በኋላ ሽንቱ ከዛ መውጫው ላይ ካላለፈ አድርቅ አድርቅ አድርጎ ባይታጠብ ይበቃል ላኪን ሽንቱ በቃ ቀጥሎ ልክ እንደ ወዝ እንትን እንት ያኔ ትንሽ የራሱን የብልቱን ራስ አልፎ ወደ ላይ ከወረደ ሽንቱ አሁን እዚህ ላይ ዋጅብ ይሆንበታል መታጠቡ ምክንያቱም የሽንት መውጫ ተሸጋግሮ ወደ ሌላ ቦታ ስለሄደ አሁን ንጃሳ ነውና ብልቱን ማጠብ አለበት እሺ ወደ ኋላ እንሂድ ወደ ሰገራ ቤት ወደ ሰገራው መውጫ እንሂድ ሰገራ መውጫው ራሱ ደረቅ ሰገራ ከሆነ ከወጣ በኋላ በመንዲል አድርገህ ብታደርቀው በቂ ነው ላኪን ተቅማጥ ከሆነስ ተቅማጥ ከሆነ ግን يعني የመውጫው አከባቢ በሙሉ ስለሚያበላሽ በውሃ መታጠብ ዋጅብ ይሆናል እዚህ ተግባባን اخوة نعم ስለዚህ ውሃ ማጠቡ ሱና ነው ፈርድ አይደለም ምክንያቱም በመንዲል አድርገህ ካደረከው ላኪን ተቅማጥ ከሆነ ወይም ደግሞ ሽንቱ የመውጫው ተሸጋግሮ ወደ ሌላ ከሄደ ግን እዚህ ላይ ማጠቡ ዋጅብ ይሆናል ኢዘን በውሃ ማጠብ እስትንጃ ይባላል እንደዚህ በመንዲል አድርቀህ ዝም ማለት ደግሞ እስትጅማር ይባላል ተግባባን እሺ አሁን እጁ አውጥቶ ይሄን አሁን ያልኩት የሚደግምልኝ አሁን ያልኩት ነገር ልክ እንዳልኩት የሚደግምልኝ እጅ አውጣና በጣም አመሰግናለሁ ማሻአላህ ተወዳጅ መጣች እሺ ለአቡ አቡ ሐሰነን بنሰጠው ኢንሻአላህ ፍቃደኛ ነች ፍቃደኛ ነሽ ተወዳጅ አቡ ሐሰነን ሞክርና ከዛ በኋላ አንቺ እንትን ትያለሽ ማይክ ፍሪ ሰላም ወርካቱ جزاكم الله يسمعك جزاكم الله خير ያው እስትጅማርና እስትንጃ የሚለያየው በውሃ የሚታጠበው እስትንጃ ሲሆን እስትጅማር የሚባለው ደግሞ በደረቅ ነገር በድንጋይ ወይም በሶፍት በወረቀት በተመሳሳይ ነገር እንትን ማድረግ ነው ሽንቱ ወራ መውጫው ካልተነካካ ካልተነጀሰ በውሃ ማጠብ ግዴታ አይሆንም ያ ከሆነ ግን የግዴታ በውሃ መታጠብ አለበት ወይም ሰገራ መውጫው ፈሳሽ እንትን ከሆነ የሚያስቀምጥና እንትን ከሆነ እንደዚሁ ከተነካከ በውሃ መታጠብ አለበት የሚል ነው አላሁ አለም ሰላም አለይኩም ጀዛኩሙላህ ኸይር ናም አቡ ሐሰንን በጣም አመሰግናለሁ። ያው ያልኩት ነገር በጥሩ አማርኛ አድርጎ ገለጸ። ይህ ነው እንግዲህ። እሺ ከዛን ቀጥልና ፊ ሸይ ሙሂም ብንስበ ልርጃል ሴቶች ማለሽ እናንተን የሚመለከት ባይሆንም ያኒ ብትሰሙት ምንም አይደለም፣ ግን የአሁኑ ነገር ወንዶችን የሚመለከት ነገር ነው። በስቲንጃ ግን እኔ ለመግለጽ አልፈልግም ነበር ይህ ነገር ወላኪን ሙሂም ጅደን ወባዕዴን በጣም አደገኛ ያለውና ይህ ነገር ካልተናገርኩ ዝም ብዬ ካለፍኩት ህዝቡ በሙሉ ሲጨማለቅ ሊኖር ነውና አላህ ዘንድ ያስጠይቀኛል ይህ ነገር። ስለዚህ ልግለጸው በስትንጃ። በስትንጃ አሁን ወንዶችን የሚመለከት ነገር ነው። ብዙ ሰዎች በዚህ እየተሳሳቱ ናቸው። ደግሞ አንድ ነገር አለ፣ ሁላችን የምናውቀው ወንዳችሁን ሴቶችን በሙሉ ወላሂ ثم والله العظيم اقول لكم ይህን የጠሃራ ነገር ካልተስተካከለ ሰላቱ ፍርስ ነው፣ አይስተካከልም። ሰላቱ ካልተስተካከለ ደግሞ አላህ ሰላቱ አይቀበለውና ባዶ እጅ ወደ ቀብር ትገባለህ። ስለዚህ መሰረቱ ጣህራው ካልተስተካከለ ሰላቱ አይስተካከልምና አተኩረን በደንብ እንስማ ነው የምላችሁ። እሺ ለወንዶች ወንዶችን የሚመለከት ነገር ነው አሁን የምነጋገረው። አንድ ሰው ይመጣና እንግዲህ እኔ ወላሂ ወንድሞቼ እንደነገሩኝ ብልት ነው የሚባለው አሉኝ። ሌላ ከዚህ የሚበልጥ ስም ካለ ስጡኝ። በአማርኛ ብልት ነው የሚባለው አይደለም? የሚያሳፍር ከሆነ ሌላ ቃል ስጡኝ። ሌላ ቃል አለ ከዚህ እንትን በጣም እንትን ደረጃ ያለው እሱ ነው አይደለም? ብልት ይባላል፣ አያሳፍርም። እሺ ጥሩ። እንግዲህ የወንድ ብልት እንደ ሴት ብልት አይደለም። አልሐምዱሊላህ የነሱ የሚቆም ነገር የለባቸውም። የወንድ ሰው የወንድ ብልት ግን ይቆማል፣ ይተኛል። አይደለም እንዴ? አሁን አንድ ሰው ይመጣና በተለይ ከእንቅልፍ ከተነሳችሁ በኋላ ያ ብልቱ ቁሞ ወደ ሽንት ቤት ትሄድና ትሸናለህ። ያ ብልቱ እንደቆመ ነው። አሁን ትሸንና ከሸንክ በኋላ ጨርሻለሁ ብለህ ውሃ አጥበ ይወጣል፣ ሰውየው ይወጣል። ወጥቶ ውዱእ አድርጎ ይሰግዳል። ትልቅ ስህተት የተባለው ወንዶቹ የሚፈጽሙት ስህተት ይሄ ነው። እንዴት? ያ ብልት እኮ ቲዩብ አለው። ቲዩብ አንድ ቱቦ አለው አይደለም እንዴ? በውስጥ አንድ ቱቦ አለው፣ ሽንት የሚያወጣ ቱቦ አለው። ስለዚህ እዚህ ቲዩብ እዚህ ላይ ሽንት አለ እኮ። ያ ብልቱ ሲንከማሽ፣ ያኔ ሲተኛ ሲተራ ሲተኛና ሲተጣጠፍ ሽንቱ ይወጣል። ልድገመው። እሺ ብልቱ እንደቆመ ነው፣ ትሸናለህ። አሁን ከሸንክ በኋላ እንደዚህ እጠበጠበጠብ አድርጎ በቃ ያስገባውና ከዛ በኋላ ይሰግዳል። ላ ብልቱ እየተኛ እየተኛ እየተኛ እየተጣጠፈ ሲሄድ በውስጥ ያለው ቲዩብ ሽንት የያዘው ይወጣልና ይንጠባጠባል። ይህ በሁሉ ሰው ያለ ነው፣ በእኔም፣ በአንተም፣ በሱም፣ በሱም፣ በሱም፣ በሱም። ሁላችን አንድ ፍጥረት ስለሆነ እንደዚህ እና ምን ማድረግ አለብህ? ሽነህ ብልቱ እስከሚተጣጠፍ መቆየት ነው። ጠይብ እንዴት ልቆይ? ወላሂ ቆይ፣ እንግዲህ ቆይ፣ ኢንሻላህ ምንዲል አድርገህ ትንሽ ቆይ፣ 5 ደቂቃ እንደዚህ ብልቱ ከነጨራሱ ሲተኛና ሲንከማሽ እዛ ጊዜ ታያለህ አንተ ብዙ ሽንት እንደወጣ ከቲዩቡ። አንተ እኮ አይደለም የምታወጣው ሽንት እኮ ተጨርሰዋል፣ ጨርሰሃል አንተ። ላኪን በቲዩቡ የነበረው በአንቡቡ የነበረው እንትን ይወጣልና በዚህ መጠንቀቅ አለብን። እኔ የሚገርመኝ አንድ ነገር አለ። ወላሂ አንዳንድ ጊዜ መስጊድ እንገባና አሁን ውዱእ እያደረግን በመስጊድ ኢማሙ ወይም ሙአዚኑ ኢቃማ ያደርጋል። አላሁ አክበር አላሁ አክበር ቀድ ቃመት ሰላ ቀድ ቃመት ሰላ። አሁን አንዱ ከውጭ ይመጣና ሰገራ ቤት ገብቶ ሽኖ እስትንጃ አድርጎ ውዱእ አድርጎ አንደኛው ረክዓ ይደርሳል። ሀደ ባጥል ያእኸዋ፣ ባጥል ባጥል ሱመ ባጥል። ልድገመው። አንድ ሰው ይመጣና ሽንት ቤት ይገባል። አዛን ብለዋል፣ እንትኑ ኢቃማ እኮ ተደርገዋል። ኢማሙ አላሁ አክበር ብሎ አንድ ረክዓ እየሰገደ ነው። ሰገራ ቤት ገብቶ ሽኖ እሱ እንደሚለው እንግዲህ አድርቆ ታጥቦ ያኔ እስትንጃ አድርጎ ወጣ፣ ውዱ አደረገ፣ አንደኛው ረክዓ ያገኛል። ይህ በጣም በጣም አደገኛ ነው። እንዴት ሊሆን አይችልም? ቢያንስ ሽንት ሽነህ يعني استنجاء لمارق أمس دقيقة لي أسفلقه نو هو لتن يعني قر ودو ستادر أمس دقيقة لي أسفلقه نو عند قر يا أخي هلو بيانس بيانس هو لتسوس ركعة مالف نو انجي عن دنيا وركعة تاقن يالله انقري بنفس نو تتعوذكو بس اقرا بتقفته استنجاء وثكك لن يعد اللم طيب بتقام كزية بلت الانقراتشو كزية باسي استنجاء كالتستكاكلة يعني ሰላቱ አይስተካከልም ውዱ አይስተካከልም ብለናል ግን ከዚህ የበለጠ ጉዳት አለው ሌላ ነቢያችን ሰለም አንድ ቀን ከሳቸው ጋር ሶስት ሰሃባ ነበሩና በቀብር ሲያልፉ ቆም አሉና ምን አደረጉ አንድ ቀብር አዩትና ሁለት ቀብር አዩትና انهما يعذبان አሉ እነዚህ ሁለት ቀብር እኮ እሳት እየተቃጠሉ ናቸው አሉ ከዛ በኋላ ሁለት ቀጠል ነበሩና በእንትኑ የተምር ቀጠል ነበሩ በእንትኑ በእጃቸው ቆረጥ አድርገው ከዛ አረንጓዴ ቀጠል ለዛ ቀብር ለዛ ደግሞ አንድ አረንጓዴ ቀጠል አወደቁና لعل الله يعني በዚህ ቀጠል አረንጓዴ እስከሚደርቁ ቀጠሎቹ እስከሚደርቁ ممكن الله سبحانه وتعالى عذاباቸው ይቀያቀልላቸው ان شاء الله ብለው ቀጠል አደረጉ ከዛ ቀጠሎ ምን አሉ انهما ليعذبان في كبيره وليس في ولا يعذبان في كبيره بلا انهما انها كبيره يعني او كما قال النبي صلى الله عليه وسلم يا يمين هون كو يمقطط يالو بسات يمقطط كو تلالق نغره تلالق ونجلوش ارغو كو ادلوم جن بميزان ستارغاچو تلالق ونجلوش ناتشو لكن يعني الناس اللي توت قلال نبر يدرغوت ونجل كو بقلالو اللي توت نبر لكن ادرغواچونا بتام عذاب يتعذبو ناتشو قالو لنغراچو مندنو قالو يعني يادرغوت ونجل لنغراچو نعم اندو قالو اندو سغرا بيت گفتو شنت بيت گفتو شنو اندزي شنتو يتنطباطبه استنجاء ارغو يوطا نبر كان يستهتر باستنجاء يعني لا يستبرئ طرو ارغو استنجاء ارغو بنصحنا بصدات بتنقاقه انتنا يادرغم نبر بقى بلتو يعني شنت ينطبه منامن دزي يهد نبر قالو اندو دومو بتام يسو እንትን ነበር ሰው ያጣላ ነበር ለምሳሌ ከወዳጄ አንድ ቃል ይወስድና ለአመቱላህ ይወስድና አመቱላህ ወዳጄ እኮ እንደዚህ ትል ነበር ባንቺ እንትን እኮ መጥፎ ትናገር ነበር ትላታለች እንደኔ አው እንደዚህ አታለው ምናምን ትላለች እሱ ወደዛ ተና ያ ተወዳጄ አመቱላህ እኮ ትናንትና ተሰድብሽ ነበር ይሄ ቃል ወደዛ ምንድነው የሚባለው ያኔ ነሚማ አይደለም አው ነሚማ ነው ነሚማ ነውና ነማም ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም አንዱ ደግሞ በስቲንጃ የሚጫወተ ነበር ሽንቱ በደንብ አድርጎ የማያጸዳ ነበር ስለዚህ والله العظيم ከጣተም አለው ውዱኡም ያፈርሳል ሰላቱም ያፈርሳልና እዚ ላይ መጠንቀቅ አለብን እላለሁ طيب ከዛ ቀጥሎ እንግዲህ እንዴት ላርግ ለሚለው ጥያቄ አንተ ከሸንክ በኋላ ልብህ እስከሚረጋ ድረስ خلاص اهون منم عينت يلم درقوال منم عين شنت يلوم منامن بله لبه اسكمي انتن تبعنا اسكم تتدرق درس ما انتن ما رجع لبه كذا وهلا اطبه استنجا رجعت وطاله يا نجر دمو اترسوت ياو يمي وسوس سو كونه دمو انتن يا رجال يعني وها يسرجه انت يعني كوس ሶሳሊ ደን ይችላል ምክንያቱም ያ ኸዋና ሸይጣን ሁሉ ግዜ ከኛ ጋር አለ ሁሉ ግዜ በተለይ በውዱ ነቢያችን ምን አሉ ሐንዘም አው ኸንዘም የሚባለው አንድ ሸይጣን አለ አሉ ይህ ኸንዘም የሚባለው አሉ ስራው ሰላት ለሚሰግዱ ብቻ ነው ስራው ምንድነው ስራው ካለቃተል ኮሮ የመጣ ስራው ለሰላት የሚሰግዱ ወስወሳ የሚያደርግ ለሱ ብቻ ነው ስራውና መጥቶ በጣም በጣም ሰላትን የሚያፈርስ ነው የሚያረጋው فيطير علمنا طائر يعني وف انديت اندمي برم يعني استمروا النبي عليه الصلاه والسلام قالوا طيب من قالوا عند قال النبي عليه الصلاه والسلام ياتي احدكم الشيطان في صلاته አንዳችሁ ወይም እናንተ ስትሰግዱ ሸይጣን በሰላት ቆመ ስትሰግድ ሸይጣን ይመጣብሃል አለው። ጠይብ ምን ያደርጋል ሸይጣን? ፈየንፍኹ ፊ ዱቡሪሂ በዛ በመቀመጫህ ላይ ኡፍ ብሎ ትንፋስ ኡፍ ይላል አለ። ፈየተኸየሉ አነሁ ፈሳ ፈሳ አረብኛ ነው አማርኛ አይደለም። እንግዲህ አማርኛ እንደዚህ ይባል እና የፈሳ ነገር ይመስለዋል ያ የሚሰግደው ሰው። አንድ ንፋስ በእንትኑ በመቀመጫው ንፋስ የወጣ የፈሳ ይመስለዋል። ወኢነሁ ለም የፍሱ ጠይብ ምንድን ነው? ሸይጣን መጥቶ በዛ በመቀመጫ ኡፍ ብሎ ኸላስ ፈስተሃል ይለዋል ሸይጣን። ምን አሉ ነቢያችን ሰለም? ላ አሉ ላ የኽሩጀና አሐዱኩም ሚን አሰላ ሐታ የስመዐ ሰውተን አው የሹመ ራኢሓ፣ ወይም የፈስ ግማት የሆነ ግማታም የሆነ ሽታ ካልሸተትክ ወይም ደግሞ ድምፅ ካልሰማህ ከሰላት እንዳትወጣ ይህ ከሸይጣን ነው አሉን። ይኸውላችሁ እርኩስ ሸይጣን በሰላታችን አይተውም፣ በምግባችን፣ በመጠጣችን፣ በእንቅልፋችን አይተውንም። ስለዚህ ግን ለሁሉ ማጥፊያ ሰጠውናል አላህ ነቢያችን ሰለላሁ ዐለይሂ ወሰለም። ኢዘን ነቁል ሀዘ ሸይ ተማም። እሺ እንግዲህ የስትንጃ ነገር እዚህ ጨርሰናል ማለት ነው። እንዴት አድርገ ስትንጃ ታደርጋለ፣ እንዴት አድርገ ስትጅማር ታደርጋለ እና በዚህ እንጨርሳለን። አሁን ወደ ውዱ እንገባና ባጭሩ የውዱ ምሰሶዎች ብቻ ልንገራችሁ ዛሬ። ከዛ የውዱ ሱናዎች ያኔ ጊዜ ካገኘን ጥሩ፣ ካላገኘን ደግሞ ሌላ ቀን። እሺ በውዱ እንግባ። አልውዱ ሁወ ውዱ ማለት እናንተ የምታውቁት ውዱ ነው። ይህ ከፍተኛው ሰላት የሚያሰግድ አንድ ትልቅ ሸርጥ ውዱ ነው። እሺ ውዱ ምሰሶዎች አሉት፣ ሱናዎች አሉት። ምሰሶዎች ምን ማለት ነው? ሩኩን ፈርድ መጀመሪያ ተማረው እንግዲህ ጀምሯል። አሁን አርካን አልውዱ ወይም ደግሞ ፈራኢድ አልውዱ ብለን ስንጀምር እንግዲህ ሙስጠላሓት እናንተ ገብቷቸዋል። ፈርድ፣ ሱና፣ ሙስተሐብ፣ መክሩህ፣ ቢድአ፣ ሙፍሲድ ይሁሉ ተምረናል። አሁን ፈራኢድ አልውዱ እንበል። ተማም እሺ። ፈራኢድ አልውዱ በደንብ ተከተሉኝ። ዑለማዎቹ በሙሉ የተስማሙበት ፈራኢድ አልውዱ ስድስት ናቸው። ሌላ ደግሞ ሁለት ፈራኢድ አልውዱ አሉ፣ ግን ሁሉ ዑለማው ሳይሆን አብዛኞቹ ዑለማዎች የተስማሙበት። እሺ ልድገመው ነገሩ። አሁን ፈራኢድ አልውዱ ብለን እንጀምራለን። ፈራኢድ አልውዱ በሁለት ነው። አንዳንድ ዑለማዎቹ ምን አሉ? ፈራኢድ አልውዱ ስድስት ናቸው። ይህን ነገር ያሉ ማን ነው? በሙሉ ዑለማዎች የተስማሙበት ስድስት ናቸው። ሁለት ተጨማሪ ፈራኢድ አልውዱ አሉ። አንዳንድ ዑለማዎች ላ እነዚህ ሁለት ሱና ናቸው እንጂ ፈርድ አይደለም ያሉ አሉ። በጥቅልል እንግዲህ ፈራኢድ አልውዱ ስምንት ናቸው። ፈራኢድ አልውዱ ስምንት ናቸው እንበል። እሺ አንደኛው ብለን ስትንጀምር መጀመሪያ አንያ ተመልከቱ። እንግዲህ ቀላል ይመስላል ንያ፣ ላኪን አለንያ 15-20 በርሚል ውሃ ብትጨርስ ውዱእ የለህም እንልሃለን። ናዓም ለምሳሌ ፊት 3 ጊዜ ነው የሚታጠበው፣ 90 ጊዜ ብታጥበው፣ እግርህ 150 ጊዜ ብታጥበው ውዱእ የለህም፣ ምክንያቱም ንያ አላደረክም። ጠይብ ምን ልበል? ንያ ንወይቱ ፈርድ አልውዱእ ብለህ ንያ ታደርጋለህ? ላ ንያው በልብ ነው። በምላስ የሚባል ንያ በእስልምና የለም። በምላስ የሚባል ንያ በእስልምና ሁሉ ቢድዓ ነው። አሁን ደግሞ ቢድዓ የምትባለው መጣች። አሁን የሁላችሁ ያ ስድስት ነገር ያስተማርኳችሁ አሁን ቢድዓ መጣ። ምንድን ነው ቢድዓ? ንወይቱ ፈርድ አልውዱእ ምናምን ያለ ከኪሱ ያመጣው ህግ ነው፣ በእስልምና የለም። እሺ ምንድን ነው የምትለው? በልብህ ይህ ውዱእ መሆኑን በልብህ ታሰፍራለህ። በስ ኢዘን አንደኛው ሩኩን ምንድን ነው? አንያ። ሁለተኛ ሩኩን ገስል ልወጅህ ፊትን ማጠብ። ጠይብ እጅህስ? ላ እጅህ ይቆይ፣ ሱና ነው። የሁላችሁ እንግዲህ አሁን መጀመሪያ ያልኳችሁ ፈርዱና ሱናው ለይቶ የማያውቁ ብዙ ወንድሞች አሉ። አሁን እንግዲህ ለይታችሁ ወቁ። ፈርድ የውዱእ ፈርድ አንደኛው ንያ ነው። ሁለተኛ ገስል ልወጅህ ያኒ ፊትህ ማጠብ ፈርድ ነው። ጠይብ ስንት ጊዜ ላጥበው? አንድ ጊዜ። ጠይብ ሶስት ጊዜ? ሶስት ጊዜ ሱና ነው። አሁን በፈርድ ብቻ ነው ያለ ነው። አንድ ጊዜ ፊትን ማጠብ ሁለተኛ ሩኩን ነው። طيب سوستنيا ركن ويم سوستنيا فرد هولت إجيه كأنني أقرأ إسكا كنتنو إسكا كنده لاي إسكا كالتم هلاي زي لاي إسكا الزامات أب سوستنيا فردنو إش أراتنيا مسح الرأس يا راسن تقرب بمولو بمولو روب ويم قماش من أمر أدلم بمولو عند قزي ودا بس تجربة عند قزي ودا هلا هولت قزي اندستار قال يه أراتنيا مسسو نو فرد نو تمام أمستنيا هلت إجره إسك كورشم شمت مارج ماتب عند جزي طيب سوستجزي سنة نو يمت إن شاء الله إن يه إجره ماتب دمو أمستنيا فرد نو سنتونا هون أمست سدستنيا من دنو سدستنيا الترتيب الترتيب يعني بإجره عند تجمر كذا وارد وده في تند تهد بفي تجمره عندنا وده إجره عند تهد لا كندرتبو نبياتشن درتبوت النية ثم الوجه ثم اليدين ثم مسح الرأس ثم الرجلين النزي أمست كدمة كتل مامتاتو رافر دنو سنتونو سدست النزي سدست جميع العلماء بألم يعني العلماء يتسمع مباتشو سدست فرائد الوضوء ناتشو هنا تالو تجأماري النا بزوء علماء فرد نوالو جن عندنا جن يعني سنة رويال وقالوا جن إن ده فرد إنه سداشو النزيه ده عندنا ياو الموالات إبلال الموالات من ما رثوا الموالات يعني تلو تلو تلو تلو بله ودق مارجنجي لما السالف في تتات بنا كذا كان إجرتات بنا كذا وهلا هيدا تليفون تاني سالة ألو فاطمة عندك نشهتي دهنا نشوي أو الناتس دهنا ناتشو أو دهنا ناتشو جنزب ويلا كوت جبا أو جبا إن شاء الله تبت أن عندنا جرا إجر جدة متات بالله كذا وهلا عند بيت عن قاقنا برو هيدا تكفت الله إن دمنا دهنا نا يسعد بيت نزين أدلم إزا بزا هيدنا بزا ستهدو ما بزا تجني الله عندنا تبت أن إجرتات بالله ما يصلح هذا الشيء هذا الوضوء باطل موالات يلو موالات مالت كتا كفيتها اجتات بالله اج كذا قرأ اج قنا انتن ما رجل لبهم قزينا ادلا تستل انتن كذا مسح تارقنا اقرتات بالله within 2-3 minutes 5 minutes وضوء متشرس اللبت انا بمحكل عند نقر كاس قباه يه نقر وضوء يا فرسال الا تلقوا شيخنا شيخ محمد صالح بن عثيمين من يلالو لمثالي عند سوي بتام تكمل لو وسدوت لمثالي عند سو ببامبا يتاطب نو اهون فيتو تاطبنا هلت اجو تاطب مسح كدر مسح الراس كدرس بهلا بامباو اقرطج وها علقه وها يلم تمام روها كقومه يلم وها تلالهنا كذب هلا من تلاله يا خديجة بنتي نعم باكش وهام تلين كذا ببلد رجش تياله إيش بنتي تاني تانا برش كذا بولا هيدش النا بسيني أرجع وهام التاش بزوج زين موسدو هنا جر يه هنا جر من ما دل معلوم مكنياتهم يودو أكفل نوالو كودو على وطهم أنت هدا وهاس كم التامت أدرس يعني من ما دل معلوم لكن كودو وش إنه يمي أفرسو كودو وش هنو ندل كواشنو لمثال سيت ولو تارقنا هلت الجوا في توانا هلت الجوا كاتبج وده مطبخ تيد عليك كيتشن انا عند تنش اساتي بزابت وطنا ببارسنا وها اسقبتا كمام اسقبتا من عامل تمت انا اندقنا ودؤون تكتل عليك ينو ودؤون يميا فرسنجي وها مفلق وها بمفلق يميت افاقزي من ما دلمالو شيخو على كل حال ايه موالاتي ببالال سنت هونو سبات سمنتنيا الدلك قالوا الدلك دلك مالت من جنو عندنا سوي قالوا بامباو يكفتونا بقى زم بلو وهاو اندزين اندزين اندزين اندزين يارجو لكن بقوداتشو وين بيجاتشو لا وها يصرفالو لا وهاو بقن اجه سيفس بقرا اجه هرقا دمو اجهن ماشت في تستطب دمو اندزين يارجا بج ارقا مافسس سيهون بولت الجهرقة فيتهن ماشت هولت هلوها وده هلو فيت ما درس بالجهرقة يهدلكي برال اقري لمثالي عندنا نسوش من الى درقالو አምባው ይከፍቱና ዝም ብለው እግራቸው እንደዚህ እንደዚህ እንደዚህ አድርገው በቃ ውሃው ብቻ ያነካሉ። ላ በእጅ አርገህ ማሸት አለብህ። ይህ ምን ይባላል? ደልክ። እነዚህ ስምንት የውዱ ፈርዶች ናቸው። እነዚህ ስድስት ውዱ ፈርዶች ናቸው። ከነዚህ ስድስት ያጎደለ ውዱኡ ፍርስ ይባላል። እሺ፣ አሁን አንድ ሰው እጅ ያውጣና ስድስቱም የሚነግረኝ ነዓም ስድስቱ ምሰሶዎች የሚነግረኝ አላህ ይርሐመው አላህ ምንዳውን ይክፈለውና ማን ነው የተረዳው? አሁን እንደገለጽኩት አድርጎ ባጭሩ የውዱእ ምሰሶዎችና ፈርዶች እነዚህ ናቸው የሚል ባረከላሁ ፊክ አቡ ሁሰይኒን። ሌላስ? ሌላችሁ የሉም? እንግዲህ ሌላ እጁ ያላወጣ ማለት አልገባውም ማለት ነው። እሺ አቡ ሁሰይኒን ላ ዚላ ትመኩር። እንግዲህ ዚላ እሱ ይመኩርና ከዛ አቡ ሁሰይኒን። ናም ማይክ ፍሪ። السلام عليكم ورحمه الله وبركاته. اركان الوضوء سدستو አንደኛው ንያ ሲሆን ንያም ያው በልብ ማሰብ ነው። ሁለተኛ غسل الوجه ወይም ፊት ማጠብ። ሶስተኛ ሁለት እጆችን እስከ ክርን ድረስ ማጠብ። አራተኛ ጸጉርህን ወደ ኋላና ወደ ፊት ማበስ። አምስተኛ እግርን እስከ ቁርጭምጭሚት ማጠብ። ስድስተኛ ተርቲብ። ናም ዚላ እኔ እኮ ስምንት ነው ያስተማርኳችሁ። ስድስት ጠቅሳል። ሰባተኛና ስምንተኛስ? ሰባተኛ ስምንተኛ እኮ ፈርዶች ናቸው። አንዳንድ ዑለማዎች ነው ሱና ናቸው ያሉ እንጂ በጠቅላላ ስምንት ፈርዶች ነው ያስተማርኳችሁና ሁለት ረስተሃል። ጨምራቸው እስቲ። ዚላ ሰማኸኝ ወይስ አልሰማህም? በነገራችን ና እኔ የተሰማሁ ነኝ። እሺ ዲላ ዚላ ናም ሁለቱ አንደኛ ውዱን ጀምሮ ማቋረጥ የለብንም። ምናልባት ውሃ ከተቋረጠብን ለማግኘት በምናቋረጠው ሰዓት ካልሆነ መስተከር ከጀመረን መጨረስ አለብን። ስምንተኛ ደልክ ወይም እጅን ወይም እግርን ዝም ብሎ ውሃ ብቻ ማስነካት አይቻልም። በደንብ አድርጎ ማሸት ማለት ነው። እሺ፣ በጣም ጥሩ ነው። በሚገባው ነው የገለጸልን። የመጨረሻ አቡ ሁሰይኒን ስምንቱም ጥቀስልኝ። ስምንቱም የውዱእ ፈርዶች አቡ ሁሰይኒን በደንብ አድርገህ ግለጽልኝ። ከዛ በኋላ እንግዲህ የኔ መግለጫ፣ የአቡ ሁሰይኒን መግለጫ፣ የዚላ መግለጫ ተገልጾ ካልገባችሁ በጥያቄና መልስ ኢንሻአላህ እንትን እናደርጋለን። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ሰላም አለይኩም። እሺ፣ ጀዛኩሙላህ ኸይር። ያው ኡስታዝ እሱ ጠቅሶታል በሙሉ። ያው እኔም እንደገና ለመድገም ያህልና ንያ ነው መነየት፣ ውዱ እንደማድረግ ለመነየት የንያ ቦታዋ ቀልብ ነው። በቀልብ ነው የሚነየተው። በሁለተኛ ደረጃ ፊትን ማጠብ ሲሆን በማዳረስ ማለት ነው፣ ከጸጉር በንኪያ ከጆሮ እንትን እስካሉ ድረስ በማዳረስ ከዛ በኋላ እጅን ማጠብና ከዛ ራስን ማበስ በሚል ሰዓት ራስ ሲታበስ ጆሮም አንድ ላይ ይታበሳል። እሱን አልገለጸውም፣ ምናልባት ረስቶ ሊሆን ይችላል። ከዛ በአምስተኛ ደረጃ እግርን ማጠብ እስከ ቁርጭምጭምት ማለት ነው። በስድስተኛ ደረጃ ተርቲብ በተራ ማድረግ ዝም ብሎ በማዘበራረቅ ሳይሆን በተራ በማድረግ እነዚህ ስድስቱን ሁሉም ዑለማዎች ተስማምተውበት ፈራኢድ አድርገዋቸዋል። ሁለቱን ተጨማሪዎች አንዳንዶቹ እንደ ሱና እንዳደረጓቸው ፈራኢዶች ውስጥ ገብተዋል። እነሱም መዋላት ሳይደርቅ አንድ ነገር በማቋረጥ እናንተን ሳይሆን በተከታታይ ቶሎ አድርጎ መጨረስና ሶስተኛ ደልክ ስምንተኛ ደልክ በማድረግ በማሸት ማጠብ አለበት ሰውነቱን ይህንን ነው። ጀዛኩም ላ ኸይር። ሰላሙ አለይኩም። ማሻአላህ ማሻአላህ፣ አልሐምዱሊላህ። እና በደንብ ተገልጸዋል። አሁን የመጨረሻ ዙሪያችን እንግዲህ የውዱእ ሱናዎች ብለን ለሚመጣው ሳምንት ነው። የውዱእ ሱናዎች ትንሽ በርከት ስላሉ 15 16 ስለሚደርሱ ለሚመጣው ሳምንት የውዱእ ሱናዎች ብለን እንጀምራለን። ዛሬ ግን ውዱእ የሚያፈርሱ በጣም አጭር ደርስ ስለሆነ የአምስት ደቂቃ የሰባት ደቂቃ ስለሆነ ውዱእ የሚያፈርሱ ምንድን ናቸው ብለን ስንጀምር እንግዲህ ውዱእና እስትንጃ አይተናል። አሁን ውዱኡ አድርገናል ከምለናል። ውዱኡ የሚያፈርሰው እኔ ያልጠቀስኩት ብዙ አለ። ውዱኡ ምክንያቱም ሱና ስለሆኑ ነው። ለምሳሌ ስትጨርስ ምን ትላለ? አላሁም እንትን ውዱእ ስትጨርስ ምን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁመ ኢጅዐልኒ ሚነ ተዋቢን። የሁሉ ሱና ነው። ለምሳሌ ያኒ ጥምህን እንደዚህ አድርገ ውሃው እስከ ውስጥ መስገባት ሱና ነው። በየሚን መጀመር፣ በግራ በቀኝ መጀመር በሁሉ ውዱ ሱና ነው። እንትኑ ያኒ ሶስት ማድረግ ሱና ነው። ይህ ሁሉ እንመጣበታለን ኢንሻአላህ ሱናዎቹ። አሁን ውዱ የሚያፈርሱት ነገሮች ምንድን ናቸው ብለን የመጨረሻ ዙሪያችን በዚህ እንትን እንላለን። እሺ፣ ውዱ የሚያፈርሱ አንደኛ ኩሉ ሸይኢን የኽሩጁ ሚን መብጅረ ልበውሊ አው ሚን መኽረጅ ልጋኢጥ። በማንኛውም ነገር ሰገራ የሚወጣበት ቦታ በዛ የወጣ ወይም ሽንት የሚወጣበት ብልት በዛ የሚወጣ ነገር ጠጠር ቢሆንም፣ ልብ በሉ፣ ጠጠር ቢሆንም፣ ፈስ ቢሆንም፣ ሰገራ ቢሆንም፣ ሽንት ቢሆንም፣ እንሻላ ቅጠል ቢሆንም፣ የፈለገውን ነገር ከነዚህ ሁለት ቦታ የወጣ ውዱእ ያፈርሳል። ደም ቢሆን፣ ሽንት ቢሆን፣ ስፐርም ቢሆን፣ ማንኛውም ነገር ምን ያፈርሳል? ውዱእ ያፈርሳል። ጠይብ ወዛሊከ የሽመሉ አልበው